واعبدوا الله ولا تشركوا به شيئا وبالوالدين إحسانا وبذي القربى واليتامى والمساكين والجار ذي القربى والجار الجنب والصاحب بالجنب وابن السبيل وما ملكت أيمانكم إن الله لا يحب من كان مختالا فخورا الذين يبخلون ويأمرون الناس بالبخل ويكتمون ما آتاهم الله من فضله وأعتدنا للكافرين عذابا مهينا والذين يمسكون أموالهم رئاء الناس ولا يؤمنون بالله ولا باليوم الآخر ومن يكن الشيطان له قرينا فساء قرينا وماذا عليهم لو آمنوا بالله واليوم الآخر وأنفقوا مما رزقهم الله وكان الله بهم عليما وَاعْبُدُوا اللَّهَ وَلَا تُشْرِكُوا بِهِ شَيْئًا اللَّهَ بِبِتَّنِّنَّةِ أَمْلِكُتِنَّا تَجَزُوتِ بَرْسُوا مِنِنِ النَّجَرَ أَتَّجَّارُوا إِلَى اللَّهِ سُبْحَانَهُ وَتَعَالَى نَجْرِ عِبَادَةِ سِبَّالِ فَاتَّكَ عَلَيْهِ اللَّهِ سُبْحَانَهُ وَتَعَالَى إِنْدِ الدَّرَّجِ يَعْزَزَوْنَّا يَوَدَّلَوْنَا جَرْهُلُّ إِكَّاتَّتَالِ አንድ ሙስሊም እንግዲህ በህይወቱ የሚያረጋውን እንቅስቃሴ ሁሉ በጌታው ፈቃድና መመሪያ እንዲሆን ይፈልግበታል ማለት ነው። በዛ መልክ እንግዲህ በቀጣም ሆነ በተዘዋዋሪ መንገድ ለሌላ ነገር አጥብሮት ሳይሰጥ ለአንድ አላህ ብቻ ታማኝ ሆኖ እርሱን በብቸኝነት የሚያመልክ የሆነ እንደሆነ ይህ ትክክለኛ አማኝ ነው። ይህን በአንድ በኩል አላህን እገዛለሁ አመልካለሁ እያለ በሌላ በኩል ደግሞ ለሌላ አካሎች እንደዚሁ ተመሳሳይ ድርሻ የሚሰጥ ከሆነ ይሄ ከሽርክ የሚቆጠር መሆኑን ለማስጠንቀቅ ወላ ትሽርኩ ቢሂ ሸይአ አላህን ስትገዙ ሌሎችን ነገሮች ከሱ ጋር አታጋሩና አታቆራኙ ይላል ማለት ነው። እና እንግዲህ የሽርክ የሚደረግበት ነገር ሸይእነ ያለው በነኪራ ጣዖትን ወይም ሰይጣንን ሳህርን ብሎ ዝርዝር ውስጥ አልገባም። ከጥቅቅኗ ነገር ጀምሮ እስከ መጨረሻው እስከ ግዙፉ ነገር ከአላህ ሌላ እስከሆነ ድረስ ላ መለከን ሙቀረብ ወላ ነቢየ ሙርሰል ቢሆን እንኳ ከአላህ ውጭ የሆነን ነገር አትገዙና በእኔ አታጋሩ አምልኮታችሁን ለኔ ብቻ ፍጹም አድርጉ ይላል ማለት ነው። እና ኢማን አለኝ ኢባዳ አደርጋለሁ ይብሎ ሌላ ሸይ አሚነላሽያ የሚያጋራ ሰው ያ ሁሉ ኢባዳው ከንቱ ነው የሚሆነው ማለት ነው። ልክ አንድ ንጹህ ውሃ ላይ ሽንት አንድ ጠብታ እንኳ ሊሆን ስትጨመር ያየ ሰው በዛ ውሃ ሊገለገልበት እንደማይችል ሁሉ ኢማንና ኢባዳም ላይ እንደዛው የሽርክ ቅንጣት ከተጨመረች ያው ከንቱ እንደሚሆን ነው ደጋግሞ አላህ Subhanahu Wa Ta'ala የሚያሳውቀውና የሚያስጠነቅቀው። እና በአላህ ምንንም ማንንም ነገር አታጋሩበት ይላል። አብዱላህ ኢብኑ አባስ እንደሚሉት ሁሉ ከሊመት ይዕቡዱ ፊልቁርአኒ ማዕናሁ ወሂዱ ቁርአኑ ተዕቡዱላህ የሚለው ቃል በአጠቃላይ ወሂዱላህ ማለት ነው። አላህን በብቸኝነት አምልኩት ማለት ነው እንጂ እንዲሁ ዝም ብላችሁ አላህንም እየተገዛችሁ ሌሎችንም ነገሮች አግብታችሁ ይዱ ማለት አይደለም። በዛ መልክ ኢባዳ አይለውም አላህ Subhanahu Wa Ta'ala ኢላን። እና ብዙ ሰዎች የነን እንግዲህ ኢባዳ የሚባለውን ነገር በቁንጥል በማወቅና በመረዳት ብዙ ጊዜ ኢባዳ እያደረጉ በሌላ በኩል ግን ሽርክ የሆኑ ተግባራቶችን ሲያራምዱ ይታያሉ። ሁለቱ ነገሮች እንደማይቃረኑ ሁሉ ማለት ነው። አላህ ግን ኢባዳ መደረጉን ብቻ ሳይሆን ኢባዳው ላይ ሌላ ተቀላቃይና ተካፋይ የሌለ መሆኑን አረጋግጡ ነው የሚለው። ሽርክ ያለ ኢባዳ ዋጋ የለውም ነውና የሚለው። ወቢልዋሊደይኒ እህሳና እንደገና ደግሞ በወላጆቻችሁ መልካሙን ሁሉ ዋሉላቸው ይላል። እንግዲህ የወላጆችን ሀቅ በጣም ከፍ አድርጎ ለማሳየት ከራሱ ሀቅ ጋር አጣመረው ተውሂድ ጋር አላህን በብቸኝነት እንደምታመልኩ ሁሉ ለወላጆቻችሁም ደግሞ ታማኞችና ቅን አገልጋዮች ይሁኑ እንጂ እነሱን የሚያስቀይምና የሚያስከፋ ነገር እንዳትሰሩ ይላል። እንግዲህ እዚህ ላይ በአላህ ማንንም እንዳታጋሩ ባለው አንጻር ሲታይ ወላጆቻችሁንም እንዳታስቀይሙ ነበረ መሆን ያለበት። ግን ማስቀየምን መተው ብቻ በቂ ስላልሆነ እንዳውም የምትችሉትን መልካም ሁሉ አድርጋችሁ አስደስቷቸው። አንድ ሰው ወላጆችን አያገለግልምም አያስቀይምም በዚህ መካከል እንደው ዝም ብሎ እንደ ተራ ጎረቤት አድርጎ ያዛቸው እንደሆነ ሀቁን ተወጣ አይባልም። ማስቀየምን ከመተውም አልፈህ ማገልገልና ማስደሰት አለብህ ማለት ነው። እና የወላጆች ሀቅ በጣም ከባድ ከመሆኑ የተነሳ እነሱን ማክበርና ፍቃዳቸውን ማሟላት ልክ የተውሂድ ጓደኛ ሲሆን እነሱን ደግሞ ማመጽና ማናደድ የሽርክ ቁራኛ ሆነ ማለት ነው። እና ለወላጆቻቸው አቅማቸው የሚፈቅደውን መልካም ሁሉ አድርጉላቸው በቃልም በገንዘብም በአስተሳሰብም በአካልም በመንፈስም ማለት ነው። ወቢዚል ቁርባ እንደገና ደግሞ የዝምድና አቅራቢያ ባለቤት የሆኑትንም እንደዛው ኢህሳን መልካም ዋሉላቸው። የዝምድና ሐረግ ከእናንተ ጋር የሚያገናኛቸውን ወገኖች የምትችሉትን ሁሉ መልካም ውለታ ዋሉላቸውና ዝምድናቸውን አክብሩላቸው ማለት ነው። ወልየታማ ለየቲሞችም እንደዚሁ ማለት በህፃንነት እድሜ ክልል ውስጥ እያሉ አሳዳጊ አባታቸው በሞት የተለያቸው የሆኑትን ዝምድና ባይኖራችሁም በአካባቢ ያሉ የቲሞችም ሀቅ ያለባችሁ መሆኑን አውቃችሁ ለእነሱ መልካሙን ሁሉ አድርጉላቸው። ምክንያቱም በህብረተሰቡ ላይ ሀቅ አላቸውና የግል ኃላፊያቸውን በሚያጡ ጊዜ ኃላፊነቱ ከአንድ ግለሰብ ወይም ከቤተሰብ ወደ ህብረተሰብ ይወዛል ማለት ነው። የቲሞች ሀቅ እና ዘመድ አይደለም ስለ እሱ ምን አገባኝ አትበሉ። በአካባቢ ያሉ የቲሞችን ሀቅ እንዳላቸው አውቃችሁ የእነሱን እንክብካቤ አድርጉላቸውና አስደስቷቸው። ወለመሳኪን እንዲሁም ደግሞ ለአጠቃላይ ችግረኞችና ድሆችም እንደዚሁ መልካሙን ሁሉ አሉላቸው። አንድ ሰው እንግዲህ የቲምም ባይሆን ህፃንም ባይሆን ትልቅ ሰው እንኳ ቢሆን በተለያየ ምክንያት ችግረኛና ደካማ ከሆነ ያ ደካማውን አካል ያው ሙእሚኖች አንድ አካል ናቸውና አንዱ እየተቸገረ ሌላው ዝም ብሎ በግዴለሽነት መኖር ስለሌለበት የበኩሉን ድጋፍና ትብብር መለገስ ይጠበቅበታል ማለት ነው። እና አንድ የተደጋገፈና የተጠናከረ ህብረተሰብ እንዲኖር ብርቱ ደካማውን መርዳት ያስፈልጋል ማለት ነው። ወልጃሪ ቢል ቁርባ እንደገና ደግሞ አቅራቢያ የሆነ ጎረቤትንም መልካም ዋሉለት ማለት ቤቱ ጎን ለጎን በክፍል የተገናኘ ወይንም ግንባር ለግንባር በሩ የሚተያይ የሆነው ጎረቤት በጣም እንግዲህ ሀቁ ከባድ ነውና የእሱን በቅድሚያ ትኩረት በመስጠት መልካም ዋሉለት። ወልጃሪ ጅኑቢ እንደገና ደግሞ ፈቅራጭ ያለውንም ጎረቤት እንደ ደረጃው ጠብቃችሁ መልካም ዋሉለት። መጀመሪያ የአቅራቢያውን ከሸፈናችሁ በኋላ ደግሞ ፈቅና ራቅ ያለውንም እንደዛው በደረጃው ትውሉለታላችሁ ይላል። ወሳሂቢ ቢልጀም በጎናችሁ በሚገኘውም ጓደኛ እንደዚሁ መልካም ዋሉ ይላል። ይሄ በተለያየ መልኩ ተፈስሯል። መንገደኞች የሆኑ እንደሆነ አብሯቸው የሚጓዝ ጓደኛን ሁሉ ውለታ መዋል አለባቸው ማለት ነው። ወይም ደግሞ በአንድ ስራ በስራ አለም የተገናኙ የስራ ገበታ ተማሪ እንደሆኑ በአንድ ክፍል አንድ አካባቢ የሚቀመጡት ሳይድ ቢልጀም ይባላሉ። እንዲሁም ደግሞ ሰራተኞች ብሎ ሰራተኞች ከሆኑ በአንድ ክፍል አብረው የሚሰሩት እነዚሁ ሳይድ ቢልጀም ይባላሉ። በቤተሰብ ደረጃም የሆነ እንደሆነ በአንድ ቤት ውስጥ አንድ ጣራ ያጠቃልላቸው ሚስትን፣ ልጆችን፣ ሌሎችንም የቤተሰብ አባላቶችን ያጠቃልላልና እነዚህን ሁሉ ሀቅ ያላቸው መሆናቸውን አውቃችሁ መብታቸውን ስጧቸውና መልካም ዋሉላቸው ይላል። ወብኒ ሰቢል ከዛም ሌላ ደግሞ በመንገድ ተጓዥ አልፎ ሀጅ የሆነውንም ሰው አንድ ሰው ከቤቱ በሚወጣና ጉዘኛ በሚሆንበት ጊዜ ብዙ ነገር ይጎለዋልና ችግር ያጋጥመዋል። የዛ ጊዜ እናንተ ከጎኑ ቁማችሁ አይዞ ምን እንርዳ ብላችሁ የበኩላችሁን እንክብካቤና ድጋፍ ለግሱት ይላል። ወማ መለከት አይማኑኩም ከዛ ሌላም ደግሞ በእጆቻችሁ ስር የሚገኙትንም ሁሉ ማለት እንግዲህ ወትሮ ባሪያ የሚባል ነገር በነበረበት ወቅት እነዛን ምርኮኞችና ባሮች እንደ ሰው እነሱ መብት ያላቸው መሆናቸውን አውቃችሁ ከገቢውን እንክብካቤ አድርጉላቸውና መልካም ውለታ ችሯቸው ነው የሚለው። እንደገና ደግሞ የቤት እንስሳዎችንም ያካትታል። ከተጠቅኖቹ ተዶሮ፣ ተድመት፣ ከውሻ ጀምሮ ከመጨረሻዎቹ እንስሳዎች በእጃችሁ ስር የሚገኙት ሀቅ ያላቸው መሆናቸውን አውቃችሁ በጤንነታቸው፣ በአካላቸው፣ በምግባቸው፣ በማንኛውም ነገር ተገቢውን እንክብካቤ እንድታደርጉላቸውና መልካም እንድትሉላቸው ይላል። እንግዲህ እስልምና እንኳን ስለ ሰብአዊ መብት ቀርቶ ስለ እንስሳት እንኳ ሳይረሳ በቀጥታ በቅደም ተከተል ሀቅ አላቸውና የእነዚህን ሁሉ አደራ እንድትወጡ እያለ የሚያዘው ሃይማኖት ነው። የሰውን መብት ይዳፈራልና ይጋፋል እየተባለ በጥላቶቹ በውሸት የሚወነጀለውና የሚከሰሰው ማለት ነው። ኢነላህ ላ ዩሂቡ መን ካነ ሙክታለን ፈኹራ። እንግዲህ አሁን ከላይ ከራሱ ጀምሮ እስከ መጨረሻ ነፍሳትና እንስሳት እያንዳንዱ ሀቅ ያላቸው መሆናቸውን ጠቅሶ የሁሉንም ሀቅ እንዲወጡና መልካም ውለታ እንዲውሉ ካዘዘ በኋላ እነዚህን አሁን የታዘዙትን ሕቁቆች በሚገባ ያልተወጣና ይህንንም ለማክበር ፈቃደኛ ያልሆነ ሰው ካለ ሙክታል ነው። ሙክታል ማለት ኩራተኛ ማለት ነው፣ ትዕቢተኛ። እና እነዚህን የማያከብር ሰው ኩራተኛ መሆኑ ነው። እና አላህ ደግሞ ትዕቢተኞችንና ኩራተኞችን አይወድም። ፈኹረን ራሳቸውን ከፍ አድርገው የሚደነቁና ጉራ የሚነዙትን ሰዎች አይወዳቸውምና ይጠንቀቁ ይላል ማለት ነው። ሙእሚኖች ከሆኑ እንግዲህ አሁን የተነገሩትን ሕቁቆች ሁሉ በታማኝነት በብቃትና በትጋት መወጣት አለባቸው። ይህንን ላለመወጣት የሚፈልጉ ኩራተኞችና ጉረኞች ብቻ ናቸው እነዚህን ደግሞ አላህ አይወዳቸው አላህ አይወዳቸው ማለት ምን ያስከትላል? ጥላቶች ናቸውና በዱንያም በአኺራም በፈለገ በት ቦታና ሁኔታ ይቀጣቸዋልና ያዋርዳቸዋል በማለት ያስጠነቅቃል ማለት ነው። አለዚነ የብኸሉነ ወየእሙሩነ ናሰ ቢልቡኽል እነዚህ ኩራተኞችና ጉረኞች የተባሉት ክፍሎች ልዩ ምልክታቸው በዚህ በዱንያ ላይ እያሉ እነሱ አስሃበል ሕቁቅን ሀቃቸውን ስጧቸው ተብለው በሚታዘዙ ጊዜ ዶረዳ አባልበት በማለት የአላህን ትእዛዝ በመናቅ ሲነፍጉ ይገኛሉ። እና አሁን የተቆጠሩት ሁሉ አስሃበል ሕቁቆች እንግዲህ ከእነሱ የሚጠብቁት ነገር አለ፣ ያንን ሀቃቸውን እንዳይሰጡ ይሰስታሉ ማለት ነው። እኔ ገንዘቤን ለማንም ለሚስኪን ለየቲምነትና እያልኩኝ መንዝሬ ልጨርስ ነው እንደ እያሉ ሲንቀባጠቡና እጃቸውን ሲያጥቡ ይታያሉ ምልክታቸው ይላል። ወየክቱሙነ ማ አታሁም ላሁ ሚን ፈድሊሂ አላህ ስብሓነሁ ወተዓላ ተችሮታው ወይም ተትሩፋቱ የለገሳቸውን ነገር ይደብቃሉ። ሀርት እያላቸው እንደሌላቸው ሆነው እንቆጫቆጫሉ ማለት ነው። ሀቅ አለባችሁ ለእነዚህ ለእነዚህ የህብረተሰብ ክፍሎች መርዳትና ውለታ መዋል አለባችሁ ሲባሉ እኛስ ምን አለን ብላችሁ ነው? ያም እኮ እንደው ዝም ብላችሁ እናንተ ያለን እየመሰላችሁ እንጂ ምንም የለን በማለት በዛይርም ሆነ በባጢን ችግረኞችና እነሱም ከሌሎች የማይሻሉ መሆናቸውን ይገልጻሉ፣ አላህ የሰጣቸውን ትሩፋት በመደበቅ ማለት ነው። ወአተድና ሊልካፊሪና አዛበ ሙሂና ታዲያ እንዲህ አይነት እንግዲህ ደባና ተንኮል የሚያስቡ ከሆኑ እነዚህ ስማቸው ሙስሊም ነን ቢሉም በእኔ ዘንዳ ካፊሮች ናቸውና ለእንዲህ አይነቶቹ ከሃዲዎች እጅግ አዋራጅ የሆነ ቅጣት አዘጋጅተንላቸዋል በማለት ያስጠነቅቃል ማለት ነው። ወለዲነ አሁንም እነዚህ ጉረኞችና ኩራተኞች ወይም ትምክተኞች የሆኑት ሌላው ተጨማሪ ባህሪያቸው ደግሞ ዩንፊቁነ አምዋለሁም ሪአና ገንዘባቸውን በቁም ነገር ወይም አላህ ባዘዘውና በመደበው ቦታ ሳይሆን ለሰው ይውልኝ ለጉራና ለዝና መግዣ ገንዘባቸውን የሚያወጡ ናቸው። አላህ ሀቅ አላቸው ብሎ የመደበላቸውን የህብረተሰብ ክፍሎች የለንም ብለው ይነፍኩና በአንጻሩ ግን ለነሱ ለግል ማንነታቸው ለዝናና ለጉራቸው ሲፈልጉ ለመወደስና በሰዎች ዘንዳ አከበሬታን ለማግኘት ሲሉ ገንዘባቸውን ሲለግሱ ይታያሉ ማለት ነው። ለአጓጉልና ለከንቱ ጉራ ወላ ዩሚኑነ ቢላሂ ወላ ቢልየውም ልአኺር ከላይ እንኳን ለይስሙላ አማኝ ቢመስሉም በአላህና በመጨረሻ ቀን ከልባቸው አያምኑም ማለት ነው። ወመን የኩን ሸይጣኑ ለሁ ቀሪና ፈሳአ ቀሪና እና እነዚህ ሰዎች እንዳውም ከሰይጣን ጋራ ጓደኝነት ፈጥረዋል። ሰይጣን ደግሞ ለሱ ጓደኛና ቁራኛ የሆነለት የሱ ጓደኝነት ምን ይከፋ በማለት ይኮንናል አላህ ማለት ነው። እና እንግዲህ ሙእሚኖችን አምር ቢል ማዕሩፍ ነህይ አኒል ሙንከር የሚያረጉትን እንደ ጥላት አይተው በተቃራኒው ከሰይጣን ጋራ ማህበር ገብተዋል ማለት ነው። ሰይጣንን ደግሞ እንደ ጓደኛ የመረጡና የተቆራኙ ሰዎች ለጊዜው መስሏቸው ነው እንጂ እሱ በጣም አይከፉ እከፋ ውድቀት ውስጥ የሚያስገባ መጥፎና እርጉም ቁራኛ ነው የተጠናወታቸው ይላል። ወማዳ አለይም ለው አመኑ ቢላሂ ወልየውሚል አኺር አላህ የሰጣቸውን ጸጋ በሚገባው መንገድ በማስተናገድ በጌታቸው ቢያምኑና በመጨረሻ ቀንም ቢያምኑ ምን ይጎዳቸው ነበር ለመሆኑ ይላል። እና እንግዲህ አላህ ስብሓነሁ ወተዓላ ኒዕማ የሰጠው ሰው ባለውለታ የሆነውን ጌታውን ቢያከብርና ቢያምንበት እንደገና ለመጪው ዓለም ለአኺራ የሚበጀውን ነገር ያዘጋጅበት ምን ይጎዳው ነበረ? በዛ ፈንታ እንደገና ሰይጣን ጋር ወግኖ የግል ስምና ጉራ ዝና ለመሸመት ከመሯሯጥ ማለት ነው። ወአንፈቁ ሚማ ረዘቀሁም ላህ አላህ ስብሓነሁ ወተዓላ ከቸራቸውና ከለገሳቸው ሲሳይ አላህ በወደደውና በፈቀደው መንገድ ቢያወጡት ምን ይጎዳቸው ነበር? ወካነ ላህ ቢሂም ዓሊማ እና አላህ ስብሓነሁ ወተዓላ በእነሱ አዋቂ የሆነ ጌታ ነውና መጀመሪያም እዛውን እንዴት እንደሰጣቸው እነሱ ደግሞ በአጠፋው ምስጋና ማድረግ ሲገባቸው እንዴት እንደለገሙና በተቃራኒው ደግሞ የእሱን ፍቃድ በሚጻረረው መንገድ ሰይጣን ጋራ ግንባር ፈጥረው በሚሰሩት ወንጀል ስለሚያቅ የዛ አይነት ድርብርቡ ጥፋትና ወንጀላቸው መቀጫ ምን መምሰል እንዳለበት የሚያቅ ጌታ ነውና ወደፊት ተገቢ ዋጋቸውን እንደሚሰጣቸው ነው ይላል። إن الله لا يظلم مثقال ذرة وإن تك حسنة يضاعفها ويؤتي من لدنه أجرا عظيما فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا يومئذ يود الذين كفروا وعصوا الرسل لو استوى بهم الأرض ولا يكتمون الله حديثا إن الله لا يظلم مثقال ذرة አላህ ሱብሃነሁ ወተዓላ የሰራተኞችን ስራ የብናይ ክብደት ያለ አያጓድልባቸውም እና አይበድላቸውም ይላል። እንግዲህ አንድ ሰው በሰራው ስራ በኸይሩም ሆነ በሸሩ አላህ ሱብሃነሁ ወተዓላ ሂሳቡን በጥንቃቄ ነው የሚይዝለት እና የተሰራችው ስራ አነሰች ብሎ በመናቅና በመተው ያችን የሚያጠፋበት አይደለም ማለት ነው። ፈመን ያመል ምስቃለ ደረትን ኸይረን የራሁ ወመን ያመል ምስቃለ ደረትን ሸረን የራሁ እንዳለው አዘልዘላ ላይ ብናኝ የምታህል ኸይርም የሰራ ሰው ያችኑ ያያታል ያገኛታል። እንደገና በያችው አንጻር ደግሞ መጥፎም የሰራ ካለ አላህ በፍቃዱ ይቅር ብሎ ካላለፈው በስተቀር ሂሳቧ ትንሽ ናት ብሎ ዝም ብሎ በማድበስበስ የሚያልፋት አይደለም። በአላህ ዘንዳ ሂሳብ በጣም ይከበራል ማለት ነው። እና እነዚህ ሰዎች እንግዲህ መላው ጸጋቸውን አላህ የሰጣቸውን ነገር ለመጥፎ ነገር ለሰይጣን አላማ ሲያውሉት ግልጽና ገሃድ የሆነ ጥፋት ይቅርና ጥቅቅን የሆነችውንም ቢሆን ከኔ የምትደበቅና የምትሰወር ወይም ያችን ሂሳብ የማጠፋ አይደለሁም ነው የሚለው። ብናኝ የሚባለው ነገር ጨረር እንደዚህ በሽንቁር ወደ ቤት በሚገባበት ጊዜ በጨረሯ ብርሃን አማካይነት ውር ውር የሚሉ ጭስ የመሰሉ ነገሮች አሉ ትንንሾች። ከነዛ አንዲቷ ናት ብናኝ የምትባለው ተብሏል ማለት ነው። ለምሳሌ ያህል እንጂ ከዛም ያነሰ በአሁኑ ጊዜ በዘመናዊ የማጉሊያ የሚታዩ በጣም ረቂቅ የሆኑ ነገሮች አሉ፣ በባዶ አይን ሊታዩ የማይችሉ ማለት ነው። እነዛም ብናኝ ይባላሉ። ያችን የምታያል እንኳ ኸይርም ሆነ ሸር የሰራ ሰው በአላህ ዘንዳ ሂሳብ ይኖረዋል ነው የሚለው። ወይን ተቁ ሐሰነተን፣ እና ያቺ ብናኝ የምታያል ነገር ሐሰና መልካም ስራ ከሆነች ዩባይፋ በዛው ባለችበት ደረጃዋ ብቻ አይደለም የሚያስቀምጣት፣ ጌታ እንደገና ዘራርቦና አሳድጎ ነው የመል ቂያማ ትልቅ አድርጎ የሚያመጣት ይላል። ሙእሚኑ መጀመሪያ የሰራት ሐሰና አንዲት ብናኝ ነበረች። ግን ያችን መጀመሪያ የሰራትን እንደ ተጠበቀች ሆና በዛ ላይ እንግዲህ በአንድ አስር በአንድ መቶ በሽድየትም ቢሆን እያባዛ እንደ ፍላጎቱ ትልቅ አድርጎ ያቀርብለታል የውመል ቂያማ ማለት ነው። ወይቲን ለዱኑ አጅረን አዚማ፣ ያንን መደቡን ከጠበቀለት በኋላ ከእርሱ በኩል ታላቅ የሆነ ምንዳ ይጨምርበትና ሰውየው የሰራውን ሳይሆን ያላሰበውን አይቶት ገምቶት የማያውቀውን ነገር ይሰጠዋል የውመል ቂያማ። ቸር የሆነው ጌታ ትንሽ መሰረት ካለ በዛ በመሰረቱ ላይ ደራርቦ ሰውየው እረኝ እንዲህ አይነት ስራ በህይወት ያልሰራሁም ብሎ ራሱን እስከሚያስተባብል ድረስ የሚያስገነግጡ ሴት ያመጣለታል። አራህሙ ራሂም ነውና ማለት ነው። በመጥፎ በኩል ግን እንደዛ አይተራረብበትም። ያችኑ የሰራትን መጥፎዋን ራሷን ያቀርባታል። ይፈልግ በዛቸው መጠን ይቀጠዋል፣ ከፈለገም ደግሞ ይቅር ብሎ ያልፈዋል። ግን እሱ የረሳ መሆኑ እንዳይታወቅ ብቻ ያችን የሰራትን ነገር ማቅረቡ አይቀርም ማለት ነው። ፈከይፈ ኢዛ ጂና ሚን ኩሊ ኡመቲን ቢሸሂድ፣ እና ከየማንኛውም ክፍለ ዘመን ውስጥ ከሚገኙት ህዝቦች ወይም በየነቢያቱ ስር ከሚገኙት ኡመቶች ሁላቸውንም በየነሰከፍ የውመል ቂያማ ሲሆን ከመቃብራቸው አስነስተን በመሪያቸው አማካይነት በቡድን በቡድን እየከፈልን ለሂሳብ በምናቀርባቸው ጊዜ እንዴት ይሆን ይሆን የሰው ልጆች ሁኔታ ይላል አላህ ስብሐነሁ ወተዓላ። ዛሬ ሁሉም ጨርቅ ለብሶ ሰው እንደሚባለው ባባ አህለል ባጢሉም አህለል ሐቁም እኔ ተማላልቻለሁ እያለ በመፎከስ ይገኛል በምድር ላይ። ግን የውመል ቂያማ በሚሆንበት ጊዜ በየዘመኑ ያሉት ህዝቦች ተነስተው በጉርብ በጉርብ ለአላህ ፍርድ ይቀርባሉ። የዛ ጊዜ በሚቀርቡበት ጊዜ በህይወታቸው የሰሩትን ስራዎች ሁሉ የሚያጋልጡና የሚመሰክሩ ምስክሮችም ከየጎናቸው አሰልፎ ነው የሚያቀርባቸውና መፈናፈኛና ማምለጫ በሌለው መድረክ በዛ መልክ በሚቀርቡበት ጊዜ ዛሬ እንደዚህ እንደፈለጉ የሚፈነጭት ጋበኞች ሁሉ እንዴት ይሆኑ ይሆን? የዛ ጊዜም እንደዚህ ስሪታቸውና ጉልበታቸው አብሯቸው ይቀርብ ይሆን ወይስ ምን ይሆኑ ይሆን በማለት ይጠይቃል አላህ ሱብሃነሁ ወተዓላ። እና ሁኔታውን አክብዶ ለማሳየትና ለማስጠንቀቅ ነው እንጂ የሚሆኑት ነገር ጠፍቶ ለመጠየቅ ፈልጎ አይደለም ማለት ነው። ወጂና ቢካ አላ ሀኡላኢ ሸሂዳ፣ አንተንም ሌሎችን ነቢያቶች ያ በኡመቶቻቸው ላይ መስካሪና ታዛቢ አድርጎ እንደሚያቀርባቸው ሁሉ አንተም በፈንታ በእነዚህ በኡመቱህ ላይ የመጨረሻዎቹን ኡመቶች የሰሩትን ስራ አንተ እናመስክርባቸውና ስፖርት አቅርብ በምትባልበት ጊዜ የሚሆነው ነገር ምን ይሆን ይሆን በማለት አላህ ይጠይቃል ማለት ነው። እንግዲህ የውመል ቂያማ በሚሆንበት ጊዜ ሁሉም ነቢዮች ይነሳሉ። ወይ ደርሱሉ ኡቅተት ሊአዮሚን ኡጅለት ሊዮሚን ፈስል እንዳለው ሱረቱል ሙርሰላት ላይ ነቢያቶች ሁሉ እንግዲህ በህይወታቸው እያሉ በየክፍለ ዓለሙ አስተማርቷቸው ነበረና በሚመጡበት ጊዜ ህዝቡ እንግዲህ ከፊሉም አምኖባቸዋል፣ ተከትሏቸዋል፣ ሌላው ክዷል፣ አስተባብሏል። ይሄንን እንግዲህ ያጋጠማቸውን ውጤት እንዲያቀርቡ ጌታቸው ፊት ይጋበዛሉ መድረክ ከፈተላቸውና በሉ እንግዲህ በዱንያ ላይ አስተማርካችሁ ነበርና ህዝቦቼ ምን አይነት መልስ ሰጣችሁ ብሎ ይጠይቃቸዋል። የዛ ጊዜ ሁላቸውም በጥቅሉ ላኢልመ ለና ኢላሉ እኛ ምን እውቀት አለን የሰጡትን መልስ መጥፎውንም ሆነ መልካሙን ከኛ የበለጠ አንተ አሊሙ ለይ ወሻዳናና ታቃለህ ኢላሉ። ከዛ በኋላ ግን በዝርዝር ይገባል ማለት ነው። ገሌ የተባልከው ነብይ በጊዜ በነገሌ ህዝቦች ላይ ልክ የነበረ እንዴት ነበረ? ምን አይነት ምላሽ ሰጡ? አሉታዊ ነው አውንታዊ ምላሽ ያገኘው በማለት ይጠይቃል። የዛ ጊዜ ግን የግድ ዝርዝር መልስ ስለሚያስፈልግ የካደውንም እንደ መካዱ ያመነውንም እንደ እምነቱ መልስ ሰጡበታል ማለት ነው። እና ሁሉም ኡመቶች እንግዲህ ነብዮቻቸው በመስክርነትና በታዛቢነት በሚሰለፉ ጊዜ አንተም በተራ ደግሞ ይሄ ኡመተ መሐመድያ የሰጠውን ምላሽ ናቶሎ መስክር ተብለ በምትጋበዝበት ጊዜ የሰው ልጆች እዛ ጊዜ ነብዮቻቸው ጋር አፊለት ሲፋጠጡ ምን ሁኔታቸውና መልሳቸው ምን ይሆን ይሆን በማለት ይጠይቃል ማለት ነው። እና ነብያችን አንድ ቀን አለይሂ ሰላቱ ወሰለም አብዱላህ ኢብኑ መስዑድ የተባሉትን ታላቅ ሰሃቢ ና በጣም ድምጻዊ ነበሩ ይባላል ነብዩ ጋራ ያስተስተ ነበር ድምጻቸው ሲቀሩ ነዛታቸው ካልታየ ና አብዱላህ ኢብኑ አባስ ሲቀሩ ያላወቀ ሰው ነብዩ እዝዲት አሉ ይል ነበር ይባላል። በጣም ልዩ የሆነ ተሰጦ ነበራቸው። ታዲያ አንድ ቀን ናት ወለ ሲቀራልኝ እኔ ላጥያምጥ በማለት ያበዟቸው ይባላል። አአክረው አለይክ ወአለይከ ኡንዚለ ረሱላላህ አሉ። በርሰው ላይ የወረደውን ወህይ ከሰማይ እኔ እንደገና ዱሬ በርሰው ላይ እንዴት እቀራዋለሁ? የሚያምረው እርሰው ቢቀሩና እኛ ብናዳምጥ ነው እንጂ አሉ ለማክበር ብለው። የይግዚ እኒ ኡሂቡ አን አስማሁ ሚን ገይሪ አሉ ረሱል ደግሞ እኔም እኮ እንደናንተ ከሌላ ሰው ብሰማው ደስ ይለኛል ሁልጊዜ እኔ አንባቢ ከመሆን እና ግድ የለም አንብብልኝ አሉና አብዱላህ ኢብኑ አባስ ይህችን ሱራ ከመጀመሪያው አጀምረው ማንበብ ጀመሩ ይባላል። ነብዩ እያዳመጡ እና ከኋላ ጀምረው እንግዲህ እያዳመጡ መጥተው እዚህ ሲደርሱ አብዱላህ በጣም ፈርቼ አንገቴን ደፍቼ ነበር እሳቸውን ሳላይ የማነበው ይላሉ። ኋላ ለካ ነቢያችን አለይሂ ሰላቱ ወሰላም በጣም ተሰምቷቸዋል እያለቀሱ ነበር እኔ አላይም ይላል። ልክ እዚህ ሱራ እዚህ አያት ላይ ሲደርስ ግን አልቻሉትም። ፈከይፈ ኢዛ ጂና ሚን ኩሊ ኡመቲን ቢሸሂዲን ኡመት የተባለውን ሁሉ ምስክርን ከጎኑ እያጣመርን በምናቀርበው ጊዜ አንተም ደግሞ በተራ በኡመቶች ላይ መስካሪ ሆነ በምትቀረብበት ጊዜ የሰው ልጆች ሁሉ ዕጣ ፈንታ ምን ይሆን ይሆን የሚለው ቃል ሲመጣ አምባው እንግዲህ በአንገታቸው ላይ መውረድ ጀመረ ይላል። ሐስቡካ አሉ። በቃ አሉኛል። ቀጥ ቢል ወይ በጉንጫቸው ላይ ልክ መንታ መንታ እየሆነ በጢማቸው ሲንጠባጠባየውኝ እምባቸው ይላል። እኔ ኡመቶችን ራሴ ክደውኛል አስተባብለውኛል ብዬ ልመሰክርና ለጀሃነም ልዳርጋቸው ነው በማለት በማሰብ ለኡመታቸው ግን ሙእሚነ ረኡፍ ረሒም እንዳላቸው በዚህ መልክ እንግዲህ በጣም ተንሰስከው አለቀሱና ከዛ በኋላ በቃ ብለው አስቆሙኝ ባቡንም ይላል ማለት ነው። ያወቀን ጨነቀው እንደሚባለው እንግዲህ እርሳቸው እያንዳንዱ አያት ምን እንደምታስከትል ያቃሉና በዚህ ስሜትና መልክ ነበረ ቁርአንን እንደ መመሪያ የሚጠቀሙበት ማለት ነው። ዛሬ ግን እኛ ያው ሁልጊዜ እንደ ዜማ እናነበዋለን እናነበንበዋለን ምን እንደሚል በውስጡ ምን እንደቋጠረ ወደፊት ምን እንደሚከተለን ባለመገንዘብ እንዲሁ ዝም ብለን ከላይ ከላይ መጋለብ ሆኗል ማለት ነው። እና ቁርአንን እንደ መመሪያ የያዙ ሰዎች እንደዚህ ነበረ አንድ ቃልን ብቻ ያጥንታቸውን ሰብሮ ይገባና ያስረቀርቃቸው ነበር ማለት ነው። እንዴት ኡመቶችን እኔው በራሴ ክደውኛል አስተባብለውኛል እነገሌ ወንጀለኞች ናቸው ብዬ ጌታ ፊት አጋልጬና አሳጥቼ ለጀሃነም እዳርጋቸዋለሁኝ በማለት ነው እንደዚህ ሊያዝኑና ሊያለቅሱ የቻሉ። እሳቸው እንደዚህ እያሰቡና እየተጨነቁልን ግን እኛ በግደለሽነት እንጨፍራለን ማለት ነው። የውመኢድን የወዱ ለዲነ ከፈሩ በዛ ዕለት በዱንያ ላይ እያሉ ከሀዲ የነበሩት ወገኖች ሁሉ ይመኛሉ። ዋሰው ረሱል እንዲሁም ደግሞ ሙእሚኖች ነን ቢሉም ረሱልን የፍቃዳቸውን የጣሱና የተላለፉ የሆኑት ሁሉ ሙናፊቆችም ሳይቀሩ ይመኛሉ። ለው ተሰዋ ቢሂሙ ልአርድ መሬት በእነሱ ላይ ልትስተካከልባቸው ይላል። ማለት ምንድን ነው? ቂያማ ቀን በሚደርስበት ጊዜ ተነስተው ጌታ ፊት በነቢይ ምስክርነት በወንጀል ከመከሰስ እንደ ሞቱና እንደ ተቀበሩ ምድር በላያቸው ላይ እንደ ተስተካከለች ተተውና ተረስተው ቢቀሩ ይመኛሉ ማለት ነው። ወይም ደግሞ ከተነሱ በኋላም ቢሆን አላህ ፊት የነቢይ ምስክርነት ተረጋግጦባቸው ለጀሃነም ከሚዳረጉ የቆሙበት መሬት ተሰንጥቆ ቢውጣቸው ምኞታቸውና ደስታቸው ነው። ዳሩ ግን አይሳካም ማለት ነው። ወላ የክቱሙን አላህ ሀዲታ እና በዛ ጊዜ አላህን ስብሓነሁ ወተዓላ ማንኛውንም ወሬ ሊደብቁት አይችሉም። ነብይ መሰከረም አልመሰከረም ከዛ በላይ አላህ አዋቂና ታዛቢ የሆነ ጌታ ነውና በዲኑ ላይ የሰራትን ትክክለኛ ነገር ሳይቀር አላህ አዳላውን ለማረጋገጥና ለማንጸባረቅ ነው እንጂ ነብዮችን የሚያስመሰክረው አለበለዚያ ከሁሉም በላይ እሱ የሚያቀው ነውና እንደብቅም ቢሉ አንዷንም ወሬ ከአላህ መደበቅ አይችሉም ይላል። يا ايها الذين امنوا لا تقربوا الصلاه وانتم سكارى حتى تعلموا ما تقولون ولا جنبا الا عابري سبيل حتى تغتسلوا وان كنتم مرضى او على سفر او جاء احد منكم من الغائط او لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وايديكم ان الله كان عفوا غفورا يا ايها الذين امنوا ان انت بني بجتاچو ما يامناچونا اندوم ينبجو المرينت يتقبلاچو وغنوش وي لا تقربوا الصلاه وانتم سكارى سجدتن اتقربوا ان انت بسكرت لا يالاچو يلا ندي امانيوچنن كالاچو بامناچو بجتا فقادينا بتكتلاچو نبي مسمر فلق مسكتل سلالباچو አማኞች በስክረት ላይ ይያሉ መስጊድ የለባቸውምና ሶላት አካባቢ እንዳትቀርቡ ይላል። hatta ta'lamu ma taquluna ስካሩ በርዶላችሁና ተወግዶላችሁ የምትናገሩት ነገር እስከምታውቁና ራሳችሁን እስከምትገዙ ድረስ ሶላት እንዳትሰግዱ ወላ ጁኑበን እንዲሁም ደግሞ ተራካቾች ናችሁ ሶላት እንዳትቀርቡ ኢላ አቢሪ ሰቢሪን በመንገድ አልፋጆች ሆናችሁ ካልሆነ በስተቀር hatta ተግተሲሩ እስከምትታጠቡ ድረስ ይላል። وإن كنتم مرضى همومان بتونوا أو على سفر وإن دموا بغزو لاي بتجنوا أو جاء أحد منكم من الغائط وإن دموا كنانتا عندسوا كمتا دعجابوتا فملسوا بمتا فسنتبوا على مالتناو أو لامستموا النساء وإن دموا كثيرت جارا بتنسا كنا فلم تجدوا ماء فنجي خدلوا يودوا أفراش وشنا وإن جنابا يمياس كثبوا كوهونا جروج بوهو على وها نمتا دعجا ምብታጡ ፈተየመሙ ሰይደን ጠይባ በውሃው ፈንታ ንጹህ የሆነውን የምድር ገጽታ አትቡት በሱ ለመጠቀመ ነው የሚለው። እና እንግዲህ ተየሙም የሚባለውን ነገር ለመደንገግ ነው ይህን ያለው። ለሀደተል አክበርም ሆነ ለሀደተል አጽኡን ከባድ ለሆነውም ወይም ቀላል ለሆነውም ሀደት ማስወገጃ በውሃ ፈንታ አፈር እንዳማራጭ ተመድቦላችኋል። እና ጀናባ የሚያስወግቡ ወይም ውዶ የሚያፈርሱ ነገሮች ካጋጠሟችሁ በኋላ ውዷቸውንና ጀናባቸውን ለማስተካከል ውሃ ከጠፋ በዛ ፈንታ ለሁለቱም ንጹህ የሆነውን የምድር ገጽታ በተየሙም ልትጠቀሙበት ትችላላችሁ። እና አጠቃቀሙም ደግሞ ፈምሰሁ ቢውጁይኩም ፊቶቻችሁንና ወአይዲየኩም እጆቻችሁን በማበስ ብቻ ይወሰናል ማለት ነው። ለሀደተል አክበሩም ሆነ ለሀደተል አስገሩ እና እንደ ውሃ ነው ተብሎ ለጀናባ የሆነ እንደው መላው ሰውነቱን በአፈር መለቅለቅ የለም። ወይም ደግሞ ለውዱም ከሆነ የውዱ አካሎች በሙሉ መዳረስ አለባቸው ማለትም የለም። ለሁለታቸው ሁለት ክፍሎች ብቻ ናቸው የሚታበሱት ፊትና እጆች ብቻ ማለት ነው። ኢነላህ ካነ አፉወን ገፉራ እና በዚህ መልክ እናንተ ተጠቀማችሁ አላህ ሱብሃነሁ ወተዓላ ይቅርባይና ማህሪ ጌታ ነውና በምትችሉት አቅም ፍቃዱን ካከበራችሁ ከምትችሉት በላይ ካላደረጋችሁ ብሎ የሚቀጣና የሚቆጣ አይደለም ነው የሚለው። እና እንግዲህ ይህች አያት መግቢያዋ አካባቢ ከፊሉ አካሏ ተነስቷል ይባላል። በሌላ ሱረት ማኢዳ ላይ ያ አዩሃ ለዚና አመኑ ኢነመል ኸምሩ ወል መይሲሩ ወል አንሳቡ ሪጅሱ ሚን አመሊ ሸይጣን በሚለው አያት ተተክቷል። ወደ መጨረሻ አካባቢ ስለ ጀናባና ስለ ጧራ ስለ ተየሙም የሚያወሳው ግን ቋሚ ነው ማለት ነው። አንድ አያት ነው ሲያበቃ ግማሽ አካሉ የተሻረ ግማሽ አካሉ ደግሞ በዛው በስራው ላይ የቆየ ነው ማለት ነው። እና የመጀመሪያው እንግዲህ ያው ታውን ቀደም በተደጋጋሚ እንደተጠቀሰው ኸምር በዛ ወቅት አረቦቹ በጣም የተመረዙበት መጥፎ ባህልና ልማዳቸው ስለነበረ በአንድ ጊዜ ሊያላቅቃቸው አልፈለገም ማለት ነው። በጣም እንግዲህ ሰው የተመረዘበትን ነገር በአንድ ቀን አቁም ከተባለ ህይወቱ ይናጋል። ስለዚህ ደረጃ በደረጃ እያለማመደና እያግባባ ነው እንዲቶብቱ ያደረጋቸው ማለት ነው። የመጀመሪያው ያው ሱረቱ ነህል ላይ ተተኺዱነ ሚን ሙስተከረን ወርዝቀን ሐሰና በሚለው አያት ተቆም አድርጎ ካለፈ በኋላ ቀጥሎ ደግሞ ሱረቱል በቀራ ላይ የጣሉነከ አኒል ኸምሪ ወል መይሲር በሚባሉት አያቶች ራሳቸው ጥርጣሬ ስለተሰማቸው ጥያቄ ያቀርባሉ። ጥያቄ በሚያቀርቡ ጊዜ በአንድ በኩል ጉዳት አለው በሌላ በኩል ጥቅም አለው ጉዳቱ ግን ተጥቅም አመዛኝ ነው በሚል አለፋቸው። እንደገና ይሄ በሶስተኛ ደረጃ መጣ ማለት ነው። በስግደት ጊዜ ጸጥታችሁና ሰክራችሁ እንዳትሰግዱ አለ። በእጃዙር አሁን እንግዲህ መከልከል መጀመሩ ነው። ሶላት በተለያዩ የሰዓት ርቀቶች ተመደቡ ናቸው። እነ ሶላተ ካነት አለል ሙእሚን ይታመቁት እንደተባለው ሰው የሚያስተዳድረው ነገር ሳይሆን አላህ ራሱ የመደበው ግዴታ ስለሆነ ከስልህ ጀምሮ እስከ ኢሻ ድረስ ያሉ የሶላት ወቅቶች ጠባብ ጠባብ ርቀት ላይ ነው የሚገኙት ማለት ነው። እንግዲህ አረቦቹ 24 ሰዓት ዝም ብለው የሚጠጡና የሚሰክሩ ነበሩ በዛው። ስለዚህ ከሚጠጡባቸው ሰዓቶች የተወሰኑትን በእጃዙር መቀማት ፈለገ ማለት ነው። ሶላት ማንኛውም ሙእሚን የሆነ ሰው ማሳለፍ የለበትም። ያው ወቅት ጋራ የተያያዘና የተቆራኘ ግዴታ ነው ተብሏል። ሁሉም ሰሃባ ይሰግዳል። የዛ ጊዜ እስላም ተብሎ የማይሰግድ ጭራሽ ሊኖር አይችልም ነበርና ማለት ነው። ሶላት ራሱ የእምነት መለኪያ ስለሆነ ሶላት ካልሰገደ አንድ ሰው እንደ እስላም አይቆጠርምና ሁሉም ይሰግዳሉ። ተሰገዱ ደግሞ ስክረት ላይ እያሉ የሰገዱት አይቆጠርላቸውም ከተባለ እንዳልተሰገደ ሆነ። አማራጩ ምንድን ነው? ሶላትን እንግዲህ በስክረት ላይ ሆኖ ላለመስገድ ሶላት ባለፍታቸው ሰዓታት አካባቢ አለመጠጣት ነበረ አማራጩ። በዛ መልክ እንግዲህ ስብህ ሰግደው ለዙሁር ሰክረው መዳን ስለማይችሉ ዝም ብለው ሳይጠጡ ይቆያሉ። እንደገና ደግሞ ተዙሁር እስከ አስርም እንደዛው ጠባብ ነው። ተአስር እስከ መቅሪብም እንደዛው ነው። ተመሪብ እስከ ኢሻም እንደዛው ነው። እነዚህም ብዙ ሰዓታቶች ሳያስቡት ወደ 16 ሰዓት የሚሆኑ ቀማቸው ማለት ነው። ከዛ በኋላ ከኢሻ እስከ ስብህ ያለው ከ8 ሰዓት ያልበለጠ ጊዜ ነበር ያላቸው። በሷ ብቻ ጠጥተው ሰክረው ዲነው ለሱብህ እንደገና ይመለሱ ነበረ። በዛ መልክ እንግዲህ ራሳቸውን እንዲያለማመዱ አደረገና ራሳቸውን ካለማመዱና ከተዘጋጁ በኋላ ግን ወሳኝ የሆነው የማኢዳ አያት መጥቶ ተዛሬ ጀምራችሁ ኸምርና ቁማርን እንዳትቀርቡ መከልከል አለባችሁ በማለት ደመደመው ማለት ነው። እና ይህች እንግዲህ አያ ሶላትን በትክረት ላይ እንዳትሰግዱ ያለ ላላወቀ ሰው፣ በቁንጥል ይህን ብቻ ላነበበ ሰው ኸምር አልተከለከለም ባይሆን በትክረት አለመስገድ ነው እንጂ ሊል ይችላል ማለት ነው። እንግዲህ ቁርአንን ናስክንና መንሱኽን የማያውቅ ሰው በቀላሉ ሊሳሳትና ሌሎችንም ሊያሳስት ይችላል ማለት ነው። ስክረት እያለባችሁ ሶላት አትቅረቡ ነው እንጂ ያለው መጠጥን መከለከለ ቢከለክልማ ኑሮ ስክረት ላይ እያላችሁ አትሄዱ መችል ነበር፣ ጥሩስን አትጠጡ ይል ነበር እንጂ ይላል። ይችን አያት ብቻ የወሰደ ሰው ማለት ነው። ግን ሌሎችን አያቶች በማገናዘብና በማመሳከር የተወሰደ እንደሆነ ይሄ ቀደም ሲል አንድ እርከን ላይ የነበረ መመሪያ ነበረ፣ ከጊዜ በኋላ ግን በሌላ መመሪያ ተተክቷል። ይህ ከሆነ ታዲያ ከተሰረዘ ለምንድን ነው ቁርአን ውስጥ የሚገኘው? ለምን ያሳስታል የሚል ጥያቄ ሊያስነሳ ይችላል ማለት ነው። ይህማ ታሪኩን ለማሳየት ነው። ሂክመተ ዳዕዋ ልእስላምያ የእስልምና ዳዕዋ ሰዎችን እንዴት አድርጎ በስልት ደረጃ በደረጃ ወደ ልክ እንደሚያመጣቸው ለዱዓቶች መመሪያና ምሳሌ እንዲሆን ነው ማለት ነው። አንድ ህብረተሰብ የተጠመደበትና የተመረዘበትን ነገር በአንድ ቀን ካልተውክ በስተቀር ሙስሊም አይደለህም ካለው ያን ነገር እንግዲህ አትቅርብኝ እንጂ አልተውም ይሄንን ይላል ማለት ነው። ያ እንዳይሆን በዚህ መልክ ነው እኔ እንኳ ያስተማርኩት። እኔ እንደ ጌታ እንደ ፈጣሪ ሁኜ እንደገና ደግሞ ነብዩ እንደ ረሱል ሁነው እንኳን ህብረተሰብ የተጠመደበትን ነገር በአንድ ቀን አላላቀቁትም። ደረጃ በደረጃ በእርከን ነው ሰዎች ሊስተካከሉ የቻሉት በማለት እነዚህ አያቶች የታሪክ መታሰቢያ እንዲሆኑ ነው ባሉበት ቦታ እንዲቀመጡ ያደረጋቸው ማለት ነው። ከዛ በኋላ ግን የሻሩት አያቶች ያው ነገሩን ሐስም አድርገውታል። በእነዛኞቹ ነው አሁን መመሪያ የሚደረገው። እነዚህ ግን ቀደም ሲል የነበረውን ሁኔታ ለመጠቆምና ለመጥቀስ ያህል ብቻ ነው ተልኳቸው ማለት ነው። ከዛ ቀጥሎ ግን የጀናባንና የውዞ ማጣትን ሁኔታ ገለጸ። ያ በሚፈጠርበት ጊዜ አንድ ሰው ጀናባ ከሆነ መላው ሰውነቱን መታጠብ አለበት፣ ወይም ኩቱም ጁኑበን ፈጠሃሩ እንደሚለው አልበቀራ ላይ ማለት ነው። ይህ መታጠብ እንግዲህ ውሃ የሌለ እንደሆነ ወይም ደግሞ በውሃ መጠቀም የማያስችል ሁኔታ የተፈጠረ እንደ ውሳ ምን ይሆናል የሚል ጥያቄ ስለሚያስነሳ አማራጭ ፈጠ ማለት ነው፣ ተክፊፍ ለማድረግ። እንደገና ደግሞ ጉዞ የሚያሳጣም ነገር ቢኖር ጉዞ ከፈታ አንድ ሰው ሶላት መስገድ አይችልም። ታዲያ ሶላት ደግሞ ማሳለፍ አይፈቀድም ምን ይሆናል ሲባል ለጀናባም ሆነ ለውዞ በአማራጭነት ተየሙም የሚባል ነገር አለ በማለት ሌላ ፋይዳ ደግሞ ቀጥሎ አስተዋወቀ ማለት ነው። እና መጀመሪያ ጀናባ ያለባቸው ሰዎች በመስጊድ አካባቢ በጃሚዕ መስጊድ አካባቢ እንዳይገኙ እንዳይቀመጡ አዘዘ። እንግዲህ መስጊዶች የተቀደሱ ቦታዎች ናቸውና የዒባዳ መድረኮች ስለሆኑ ለዛው ለዒባዳው ዝግጁ የሆነ ሰው ብቻ ነው በዛ መቀመጥ ያለበት። ጀናባ የወጀበበት ሰው ሀደተል አክበር ነውና ያን ጀናባውን ሳያስወግድ እዛ መስጊድ ውስጥ ቁጭ ማለት የለበትም። ምክንያቱም እዛ ለሚከናወነው ዒባዳ ለዋናው ለሶላት ዝግጁ አይደለምና እዛ መቀመጡ ቦታውን እንደማፈሰስ ስለሚቆጠር አልፎ ለመሄድ ካልሆነ በስተቀር እዛ መገኘት አይፈቀድለትም ይላል። ኢላ አጅሪ ሰቢል ሰው እንግዲህ ድንገተኛ መስጊድ ውስጥ ወይም ሐረም እንኳን ሊሆን ይችላል ከሲላም ሊሆን ይችላል ጀናባ ድንገት ሳያማክር ነው የሚመጣው። በሴቶችም በኩል የወራባ ድንገት የሚመጣባቸው ይችላሉ፣ ጠዋፍ ላይ እያሉ እና በዛ ሰዓት እንግዲህ ካሉበት ቦታ እስከሚወጡ ድረስ አልፎ መሄድ ይፈቀድላቸዋል። ግን ጀናባ እያለ ወይም እንደዚህ አይነት ደም እያለ ዝም ብለው እዛ መቀመጥ አይችሉም። ምክንያቱም ይሄ ኢባዳ መድረክ ነው። ኢባዳውን ለማድረግ ለመሳተፍ ዝግጁ ያልሆነ ሰው ደግሞ እዛ መቀመጥ የቦታውን ክብር ይነካል ማለት ነው። አልፎ ለመሄድም ዶሩራ ነው። ካልወጣ ያለው አማራጭ እዛው መቆየት ነው። ለመውጣት ያህል ይፈቀድለታል አልፎ ለመሄድ ማለት ነው። ወይም በሌሎቹ አባባል አንድ ሰው ለምሳሌ መስጊድ ውስጥ እቃ ይኖረዋል፣ እሱ ከውጭ ይመጣል፣ ያንን እቃ የሚያቀብለው ሌላ ሰው ይጠፋል ማለት ነው። አስቸኳይ ሁኔታ ያጋጥመዋል። የዛ ጊዜ ለዶሩራ ነው እና እቃውን አልፎ ለመውሰድ ያህል ይፈቀድለታል፣ እንዳይቀመጥና እንዳይቆይ እንጂ ለማለትም ተፈስሯል ማለት ነው። እና እስከ መቼ ነው ከዛ ከመስጊድ መውጣትና መራቅ ያለባቸው? ሀታ ተፍተሽሉ እስከምትታጠቡና ጧራችሁን እንደነበረ እስከምታስተካክሉ ድረስ ይላል። ይህ ጀናባን በሚመለከት ነው። ውዶን በሚመለከት ግን ከመስጊድ መግባት አልተከለከለም። ሐረምም ቢሆን ውዶ ባይኖረው መግባት ይችላል። አሁን ያው ሶላቱን መስገድ አይችልም እንጂ ሌሎችን የተለያዩ አዝካሮች ማድረግ ስለሚችል በውዶ ደረጃ አልተከለከለም። የሚመረጠው ግን ውዶውም ቢሆን መጠበቁ ነው ማለት ነው። ወይም ኩንቱም መርዷ አለ። ከዚሁ ጋር በማያያዝ ደግሞ እናንተ ህሙማን ብትሆኑ፣ በህመም ብትጠመዱ፣ ወይም ደግሞ በረጅም ጉዞ ላይ ብትሆኑና አውጃ አሃዱ ሚንኩም ሚነል ጋኢድ፣ ወይም ደግሞ ከእናንተ በጉዞም ሆነ በሌላ ጊዜ ወደ መጸዳጃ ቤት ሂዶ ከሐማም የተመለሰ ሰው ውዶ ፈቶ ለማለት ነው። በቂና ያለመናገር አውላ መስሙ ኒሳ፣ ወይም ደግሞ ከተቃራኒ ጾታዎች ከሴቶች ጋር ብትነካኩና፣ እነዚህ ሁሉ እንግዲህ ውዶን የሚያፈርሱና ችግር የሚያስከትሉ ነገሮች ናቸው። የመረዱና የሰፈሩ ራሱ የሚያስፈታ ባይሆንም በዛ ሁኔታ ላይ እያላችሁ ውዶ ብትፈቱና ውሃ ቢጠፋ ለማለት ነው የተፈለገው ማለት ነው። እና እነሱን የመረጣቸው ህመምተኛ የሆነ ሰውዬ ፈቃለ ቦታ ሄዶ ውሃ ማምጣት አይችልም፣ ወይም ደግሞ አንዳንድ ህመም ውሃው እንኳ ቢኖር ለመጠቀም የሚከለክል ይላል። ውሃ ሲነካው የሚብስ በሽታ አለ። እንደዚህ አይነት ችግር ቢያጋጥማችሁ በጉዞም ላይ ያሉ ሰዎች ውሃ በሌለበት በረሃ በሚገኙበት ጊዜ አንደኛ መንገዳቸውን ሰብረው ውሃ ፍለጋ መሄድ አድካሚና አስቸጋሪ ነው የሚሆነው። ውሃ ደግሞ በምን ያህል ቅርበት እንደሚገኝም አያውቁም፣ የማያውቁት አካባቢ ስለሚሆን ማለት ነው። እንዲህ አይነት ችግር ቢያጋጥማችሁና ውሃ እጥረት ቢመጣባችሁ ይላል፣ ወይም ደግሞ በቤትም ቢሆን በሌላውም ቦታ ቢሆን የተቃራኒ ጾታዎች ጋር ግንኙነት አድርጋችሁ ወይም ተነካክታችሁ ጀናባችሁን የምታወርዱበትና ውዷችሁን የምታስተካክሉበት ውሃ ቢጠፋ፣ ፈለም ተጅዱ ማለት ደግሞ ውሃው ፈልጋችሁት በምትችሉት አቅም ያህል በአካባቢ እንደማይገኝ ከታወቀ፣ የዛ ጊዜ አማራጭ ምን ይሆናል ብትሉ፣ ፈተየመሙ ሰይደን ጠይባ፣ ከምድሩ ንጹህ የሆነውን ገጽታ ነጃታ ቁሻሻ የሌለበትን ቦታ መርጣችሁ ንጹህ አፈር ላይ ሄዳችሁ እጃችሁን እንደዚህ በማስነካት በመዳፋችሁ ፊቶቻችሁንና እጆቻችሁን ብቻ በማፈስ መስገድ ትችላላችሁ፣ ከጀናባም ውዶ ከማጣትም በኋላ ነው የሚለው። እና ይህ እንግዲህ ተክሲፍ ነው እና ለዚህ ኡመትም ደግሞ የተለየ ኩስያ ነው ይባላል። ሌሎች ኡመቶች እንዲህ አይነት አማራጭ አልተሰጣቸውም ማለት ነው። ውሃው እስከሚገኝ ድረስ እንግዲህ ብዙ ጊዜም ቢሆን በተየሙም መስገድ ትችላላችሁ እንዲህ እያደረጋችሁ ይላል። በዚህ በምትችሉት መልክ አማራጩን ተጠቅማችሁ ከሰገዳችሁ አላህ ስብሓነሁ ወተዓላ ግድ ውሃ ተገባችሁበት ገብታችሁ ፈልጋችሁ ለምን አትታጠቡም ብሎ የሚወቅስና የሚከሳችሁ ሳይሆን ይቅርባይና መሀሪ ጌታ ነው በማለት ያስተምራል ማለት ነው። የተየሙሙ አጠቃቀም ደግሞ ለውዶም ሆነ ለጀናባ አንድ አይነት ነው። የሚታበሰው ፊትና ሁለት እጆች ብቻ ናቸው ማለት ነው እንጂ እንደ ውዶ እግር ወይም መጉመጥመጥ፣ በአፍንጫ መሳብ የመሳሰሉ ነገሮች አይኖሩም። አንድ ጊዜ አማር ብኑ ያሲር የተባሉት ሰሃቢ ይህ አያት እንደወረደ ወደ አሁኑ ሰምተውት ማብራሪያ ሳይሰጣቸው ወይም በተግባር ሳይተረጎም በፊት ነቢያችን ወደ አንድ ቦታ ለጉዳይ ላኳቸው ይባላል። እንዲህ ቦታ ሄደ እንደ አይነት መልእክት አድርሰና ቶሎ ብለው ይልኳቸዋል። እዛ ቦታ እንደ ሄዱ ጀናባ ይወጅባቸዋል። ድንግል ጀናባ ይወጅባቸው ውሃ አስፈልጉ አካባቢ ይጠፋል። በሚጠፋ ጊዜ ያው አረቦች ስለሆኑ ቋንቋው ይገባቸዋል። ማብራሪያ እንኳ ባይሰጣቸው ይህን አያት ሰምተውት ስለነበረ እንግዲህ ያው ተየሙም ማድረግ አለብኝ ከተየመሙ ሰይደን ጠይበን ብሏል አሉና፣ አጠቃቀሙን ግን ባለማወቃቸው ልብሳቸውን አወጡና እንደ አህያ አፈር ላይ ተንከባለሉ ይባላል። መላው ሰውነታቸውን በአፈር ለማስነካት፣ ምክንያቱም ያው የውሃ ምትክ ነው፣ ውሃ የሚነካውን ሁሉ መንካት አለበት ብለው ማለት ነው። በዛ መልክ ሰግደው መጡና እዚህ ነቢዩ ጋር ሲደርሱ እንደገና ያጋጠማቸውን ችግር አውስተው ተየሙም እንዴት እንዳደረጉ ገለጹላቸው። የዚህ ጊዜ ነቢያችን ቀጥ ብለው ሳቁ ይባላል። እና እነከ ለአሪዝ ወልቀፋ ትካሻ ሰፊ ነው አሉ ይባላል። አረቦች በአዝሙር ለመስገድ ሲፈልጉ ሞኝ ሲሉት አንድን ሰው ትካሻ ሰፊ ይሉታል ይባላል። እና انما يكفيك ان تفعل هكذا በተግባራት አይደለም ተየሙም እኮ እንደ ውሃ አይደለም ለጀናባም ሆነ ለውዱ የሚበቃ እንደዚህ ነበርሉና በተግባራት አይደለም ሁለት መዳፋቸውን እንዲህ መሬት ላይ አስነኩና በዲክ ታረጉት በኋላ እዚህ ተንጠለጠሉትን ያፈር አንኳሮች አይናቸው እንዳይገቡ ወይን ትግር እንዳይማጭሩ እንዴት በመምታት አራገፋቸው ይባላል ያልሙን አፈር ከነኩት በኋላ ፍታቸውን አሰብደው ፍታቸውን ከዝታናታቸው ታገጭ መዝራያቸው ተግሮ አጣርተው ልክ እንደውዶ አበጡ ከዛ በኋላ እንደገና እጃቸውን ደግሞ እንደዚህ አድርገው እንዲህ አደረጉ ከዚህ ማለትም ያው ቀኝ እጃቸውን በጀርባው የቀኝ እጃቸውን ጀርባ በግራ እጃቸው መዳፍ ከጫፍ በመጀመር ወደ ታች ወሰዱና እጃን ገትዘርዙ እንደገና ዘወር አድርገው ደግሞ ወደ ላይ መለሱ ባውራ ጣታቸው ላይ እንደገና ግራ እጃቸውንም በተራው እንደዛው አድርገው ካበሱ በኋላ የሚበቃ እንደዚህ ማድረግ ነበረ አሏቸው ይባላል እዚህ ላይ እንግዲህ ተየሙን በሚመለከት በፊት ኪታቦች የተለያዩ አባባሎች አሉ በተለምዶ አንደኛ ጎርባው ሁለት ነው አንድ ነው የሚል ክራስ አላቸው መሬት አፈሩ የሚነካው ሁለት ጊዜ ነው የሚሉት አንድ ጊዜ የነካውን የመጀመሪያውን ለፊቱ ማበጃ ካደረገ በኋላ ሁለተኛውን ደግሞ ለእጆቹ የሚሉ አሉ ማለት ነው ሌላው ደግሞ የለም አንድ ጊዜ ብቻ ነው የሚበቃው አንድ ጊዜ በነካው ፊቱንም እጁንም አብዝቶ መጨረስ ነው ምክንያቱም ለተክፊት ነው እንጂ የተፈለገው ተስጊድ አይደለምና ተስጊድ ማድረግ ኖሮ ልክ አማር እንዳሉት መላው ሰውነታቸውን ነበረ መቀባት ያለበት ብለዋል ማለት ነው ሀዲስ ሰሂህ ግን ቡኻሪ እና ሙስሊም የተስማሙበት አንድ ጎርባ ብቻ ነው የሚለው ነው አንድ ብቻ ይመጣል ያውም ደግሞ እጅን እስከ ክንዲ መሄድም አያስፈልግም ልክ እጅ የመዳፍ ጀርባዋንና ማጠፊያዋ ሲደረስ ጊዜ እጅ አንገቱ ዘወር አድርጎ የአውራ ጣቱን ጀርባ ካስተካከለ ፊቱንና እጁን እስከዚህ እስከ እጅ አንገቱ ድረስ ብቻ ነው መታበስ ያለበት ለጀናባም ሆነው ለውዶ የሚለው ነው ትክክለኛው ሀዲስ ማለት ነው እነዛኞቹ ጎርባው ሁለት መሆን አለበት እንደገና ደግሞ እጅ እንደውዶ ልክ ክንዲ ድረስ መሄድ አለበት የሚባለው ሀዲሶች አሉ እርግጥ ግን ሰሂህ አይደሉም በእፎች ናቸው ማለት ነው እና በዛ መልክ ካደረገ በፊተኛው አሰራር በአንድ ጎርባ ፊቱንና እጃን ገብ ድረስ ያለውን ከውስጥም ከግቢም ካዳረሰ ይህ በቂ ነውና በዚህ መልክ ነው ተየሙሙ የሚደረገው ነው የሚለው ሌላው አፈር በሚጠፋበት ጊዜ ምን ሊሆን ይችላል የሚለው ጥያቄ ነው ማለት ነው አፈር በሚጠፋበት ጊዜ የአፈር ዘመድ የሆኑ ነገሮች ካሉ ይተኩታል እንደ አፈር እንደ ፉንጋል የመሳሰሉ እንደ ድንጋይ የመሳሰሉ ነገሮች ካሉ በነዛ በላያቸው ላይ ረቂቅ የሆነ አፈር ይገኛል ማለት ነው እና ግድግዳም ላይ ቢሆን ሌላ አማራጭ ተጠፋ ግድግዳው ላይ እንደዚህ ቡናኙ እየሄደ ይለጠፋል እንደ ቆሻሻው